ና አለቆቻችን የኛ ቀሳውስቶች ያስጠነቀቁን ነገር ደረሰ። ወጥሮን ስላት አጋጣሚ ካገኘንላን እኛን ለማጥፋት እንጂ ለመጥቀም ይሞክራልን አንፈልግም ይላሉ። እንዴ ለነገሩማ በእናንተ ስታብ የተደነገገው ይሄ አይደለም እንዴ በተውራት ይላሉ ረሱል ደግሞ አለይሂ ሰላም። እነዚህ እንግዲህ ተራ ሰዎች ስለሆኑ አያውቁም። አረ የለም በተውራት እንዲህ አይነት ነገር የለም ብለው ይከራከራሉ። አረ አለ ይላሉ ነብዩ አለይሂ ሰላም። እንግዲያውስ እናንተ ባታቁት ነውና እስቲ ከእናንተ ከሃይማኖት መሪዎቻችሁ እገሌ የምትሉት ሰው ንገሩኝ ማን ነው አሉ። እገሌ ብለው ጠሩላቸው። ማሊክ ኢብኑ ሰይፍ የሚባል ቄስ ነበረ፣ እሱን ጠቆሙላቸው ይባላል። እሱን ጠሩትና አስቀረቡት። ይህ ጊዜ ኡንሽዱ ከቢላህ በአላህም ማጸንሃለሁኝ ቢለቢ አንዘለ ተውራት አላ ሙሳ ተውራትን በሙሳ ላይ ባወረደው ጌታ ማጸንሃለሁኝ ከይፈ ተጅዱነ ሀደ ዚና ፊ ኪታቢኩም የዝሙትን መቀጫ በተውራት እንዴት ነው የምታገኙት ብለው አፋጠው ይጠይቁታል። ይህ ጊዜ እነሁ ረጅም አላቸው። ያው ትዳር የመሰረቱ ሰዎች ከሆኑ ተቀጥቅጠው ይገደሉ ነው የሚለው። ያው በአላህ ተውራትን ባወረደ ጌታ ብለህ ስለተማጠንከኝ ነው እንጂ እንዲህ ባትለኝ ኑሮ አልነግርህም ነበር አላቸው። እና የገዛ አሊማቸው መሰከረ ማለት ነው። እነሱ ግን እንግዲህ ያንን ነገር ሰርዘው ታዲያ እንዲህ ከሆነ ለምንድን ነው እናንተ የተውራትን ህግ ትታችሁ ይሄ ቅላት መቀባትና በገበያ ሰውን ማዞር ከየት አመጣችሁት ብለው ጠየቁት ያንን አሊም። ይሄማ የሆነበት ምክንያቱ ምን መሰለህ? በህብረተሰባችን መካከል ይሄ ብልግና በጣም እየተስፋፋ መጣ እና ይሄን በሰሩ ቁጥር ሰዎች ተከሰው ሲመጡ መገደል በዛ። ብዙ ሰዎች ሲገደሉ ጊዜ ህብረተሰቡ እንዳተጨፍጭፈልና አልቀነው ወይ እያለ በተለይ የባለስልጣናትና የከበርቲ ወገን ተቃውሞ እያነሳ አስቸገረን በየጊዜዋል። እና ከዛ በኋላ ተሰበሰቡና ቀሳውስቶች ምን እናድርግ ብለው ተመካከሩ። ተመካከሩ በኋላ ይሄ ግድያ ከብዷልና እናሻሽለዋል። ከጊዜ በኋላ እንግዲህ ተቃውሞ በሀብታሞችና በባለስልጣናት በኩል እያየለ ስለመጣ ሀብታሞችና ባለስልጣኖች በዚህ ወንጀል በሚያዙበት ጊዜ በተለያየ አስተያየት እንዲታለፉ ማድረግ ጀመሩ። ደሃ ወገን የሌለው ከሆነ ግን ተውራት እንዲህ ነው ያለው እያሉ ያንን መቀጫውን ይሰጡ ጀመሩ። የዚህ ጊዜ በህብረተሰቡ መካከል ደግሞ መከፋፈል፣ የአላህ ህግ ከሆነ ለሁሉም እኩል መሆን አለበት፣ የነገሌ ወገን በነጻ ተለቆ እኛ ስለምን እንገደላለን እያለ ደሃው ደግሞ አመጠባቸው። እንደገና ሁለተኛ ስብሰባ አደረጉና ምን ይላሉ እንግዲህ ዝሙት ያደረገ ሰው ከዛሬ ጀምሮ ጥላት ተቀብቶ በአህያ ተጭኖ በአደባባይ መዞር ይብቃው እንጂ መገደል የለበትም። ምክንያቱም ደሃ ደሃውን ብቻ ብንገድል ያው ተቃውሞ እየተነሳብን ነው። ሙሉ በሙሉ ደግሞ እንዳንለቅም ችግር ነው፣ ግን ይሄኛው ይሻላልና ከዛሬ ጀምሮ የተውራት ህግ ይቅርና ሁሉንም ያው ጥላት በመቀባት በአደባባይ በማዞር እንስማማ ብለው ወሰኑና አላህ ከሰማይ ያወረደውን ህግ እነሱ በስብሰባ ቀይረውና ለውጣው በዚህ መልክ አሻሻሉ። ከዛ እለት ጀምሮ ይኸው እንደዚህ እያደረግን የመጣ ነው። ህብረተሰቡ ግን ይህን አቅም ረስቶታልና ልክ በተውራት የተዘገበው ይሄኛው መስሎ ስለሚታየው ነው የተቃወሙና የተከራከሩ ብሎ ምስጢሩን ገልጾ አብራራ ማለት ነው። ከዛ በኋላ አላሁመ ኢኒ አወሉ መን አህያ ሱነተካ፣ እንግዲህ በተውራት የደነገግከውን ህግ እነዚህ የውዶች ገለውት ቆይተዋልና የመጀመሪያ ጊዜ የሞተውን ስርዓት እኔ ነኝና ህያውን ማደርገው በላሁን ሂድና ግዱና ግደሏቸው በማለት ወትሮውንም መጀመሪያ ቃል ገብተዋልና በአንተ ህግ እንዳኛለን ብለው እዛው አስገደሏቸው እነዛን ሁለት ሰዎች ማለት ነው። ከዛ በኋላ ተጋለጡ። በዛ አጋጣሚ ተውራትን እናቃለን አሊሞች ነን እያሉ በሱ ውስጥ የተደነገገውን ነገር በሰው ሰራሽ አስተያየትና ህግ እየተኩና እያዛቡ እንዴት እንደሚያወናብዱ ተጋለጡ። ሰዎችንም ደግሞ የተሻለ የመመሪያ ታገኛላችሁ ብለው ልከው አስገደሏቸውና ሁለት ኪሳራ ሆነባቸው። ስለዚህ ፊትና ነውና አላህ ፊትና የሻበት ሰው አንተ የምታድነው ነገር የለህም። እንደገና በዱንያ በዚህ መልክ ሲዋረዱ በአኺራም ደግሞ አላህ ሱብሓነሁ ወተዓላ የከፋ ቅጣት አዘጋጅቶ ይጠብቃቸዋል በማለት አስጠነቀቀ ማለት ነው። እና እንግዲህ አይሁዶችና ክርስቲያኖች የራሳቸውን ሃይማኖት መመሪያዎች እንደዚህ አፈር እያበሉና በሰው ሰራሽ አስተያየት እየተኩ እየሰረዙና እየደለዙ መጥተው ትርጉም ታሳጧቸው በኋላ አሁን ደግሞ ሙስሊሞች በሃይማኖታቸው የተመሩ እንደሆነ ሊበልጡንና ሊቀድሙን ነው፣ ዱንያቸውም በትክክለኛ በአላህ ፍቃድ ሊመራ ነው፣ አኸራቸውም ደግሞ አላህ ጋር ትክክለኛ መስመር ሊቀጥል ነው አሉና እኛ ያላገኘነውን እድል እነሱ ማግኘት የለባቸውም፣ ሃይማኖት ከፖለቲካዊ ዓለም መለየት አለበት የሚለውን ፊክራ ያመጡት እንደነሱ ወዱ ለው ተክፍሩ ነው ከማ ከፈሩ እንዳለው እነሱ ክደዋልና አላህ ጋር መጣላታቸውን ስለሚያውቁ እኛ ያጠነውን እድልና ጀነት ሙስሊሞች ማግኘት የለባቸውም በሚል አረመናዊ ሴራ ነው ማለት ነው። ግን ይህን በስልጣኔ ስም ስለሆነ የሚያራምዱት ሙስሊሙ ደግሞ ባለው ድክመቱ እነተም እኛ ባነነቃ ነው ሃይማኖት ጋራ መስተዳደራችን ያዝም እንለው እነዚህ የነቁት የቀደሙትማ ሃይማኖትንና ፖለቲካን ለይተው ነው የሚጓዙት ይያሉ ይሄው ጥፋታቸውን ልክ መርዝ በማር ተለውሶ እንደሚፈጠው ተው አይነት እኛንም አፈር ያበሉን ይገኛል ማለት ነው። አላህ ግን ሱብሃነሁ ወተዓላ የነ ሁሉ ታሪካዊ ምስጢርና ሄራቸውን አጋልጦ ያስተዋወቀው የነሱን ጥፋትኛ እንዳንደግምና የጥላቶቻችን ተከታዮች ሆነን እንዳንጠፋ በማክሰብ ነበር ማለት ነው። ሰማኡነ ለልከዲሪ እነዚህ የሁዶች ወይ ሙናፊቆች ምን ጊዜ ሙሸትን አዳማጭ ናቸው ሙሸት ነው የሚጣፍጣቸውና የሚዋጥላቸው ማለት ነው። አካሉነ ለስሁሊ እንደገና ደግሞ በህግ ወጥ መንገድ የሰውን ገዘብ በዝባጆችና በልታዎች ናቸው ይላል። እነዚህ እንግዲህ መሪዎቻቸው አላህ Subhanahu Wa Ta'ala በተውራትና በእንጂል የሰው ልጆች እንዲመሩ ያዘዘ መሆኑን ይያወቁ ግን ያንን እየሰረዙና እየደለዙ በወቅቱ አሉት ባለ ስልጣናት ዘራ በመመሳጠር ገንዘብ ለመበዝበዣ መሳሪያ ነው ያደረጉት ነው የሚለው። በእንጃው እና እንዲህ አይነቶቹ አሁንም ወደ አንተ ከመጡልህ ባንተ ህግ ዳኘን ብለው የቀረቡ እንደሆነ ፈህኩም በይነሁም በእነሱ መካከል አላህ በሰጠ መመሪያ መሰረት ፍረድላቸው አው አሪቡ አንሁም ወይም መጀመሪያ አመነቱን አልተቀበላችሁትም እና የኔ ዳኝነት ምን ይሆናችኋል ብለህ ተዋቸው ምርጫው ያንተ ነው ማለት ነው። እንግዲህ የሁዶችም ሆነ ነሳራዎች ባንተ ህግ ለመዳኘት ፈልገው የጠየቁ እንደሆነ ብትፈልግ በጠየቁት መሰረት ያው ያለ አርኖ በትክክል የቁርአንን ህግ ተግባራዊ አድርግባቸው ብትፈልግ ደግሞ አማጣምኑትን ሃይማኖት እኔ በእናንተ ላይ ተግባራዊ ለምን አደርጋለሁ አልፈልግም ዞር በሉ ብለህም አሰናብታቸው ማለት ነው። ወይም ተዋሪዱ አንሁም እና እኔ እናንተን መዳኘት አልፈልግም ብለህ ብትተዋቸው በችላታ ብታረፋቸው ፈለየዱሩ ከሸይአ ምንም ሊጎዱ አይችሉም ምናልባት እነሱ በዚህ ተቀይመው ጥቃት ያደርሱብኛል ብለህ እንዳትፈራ እኔ እጠብቅሃለሁና ወላሁ ያዕሲሙከ ሚነናስ እንዳለው ማለት ነው። ወይን ሀከምተ መፍረድን ከመረጥክና ደግሞ የምትፈርድ ከሆነ ፋሕኩም በይነሁም ቢልቅስጥ ጥላት ናቸው ብለህ በጥላት አይን የፍትህን ሚዛን እንዳታዛባ በመካከላቸው ትክክለኛና ሚዛናዊ የሆነን ውሳኔ ስጣቸው ያው ቁርአን እንደሚለው ማለት ነው። ኢንላላህ ዩሂቡል ሙቅሲጢን አላህ አስተካካይ የሆኑትን ፈራጆችና ዳኞች ይወዳልና ዳኝነቱን መስጠት ከፈለክ በትክክል ያው ነጻ ሆነ ከጥላቻና ከአርሎ ርቀህ ትክክለኛና ሚዛናዊ ውሳኔ ስጣቸዋለህ አላህም ፍርድን አስተካካዮች ይወዳልና በዚህ መልክ ከዳኛቸው እንደሚወድ ነው ነው የሚለው። وكيف يحكمونك وعندهم التوراة فيها حكم الله ثم يتولون من بعد ذلك وما أولئك بالمؤمنين. إنا أنزلنا التوراة فيها هدى ونور يحكم بها النبيون الذين أسلموا للذين هادوا والربانيون الأحبار بما استحفظوا من كتاب الله وكانوا عليه شهداء فلا تخشوا الناس واخشوني ولا تشتروا بآياتي ثمنا قليلا ومن لم يحكم بما أنزل الله فأولئك هم الكافرون. وكيف يحكمونك وعندهم التوراة لم يكن النزاع يهود وكي أنت لم نفردين بلو يمت أعلو على الناس مجمريا أمنتون سايتكبلو عندان بشكر بن يجات مع التوزية بداعين الناس يراسا تشون هجتتو አንተን ፍረደን ይያሉ ለመሆኑ እንዴት ነው የሚጠይቁ ያንተን ዳኝነት ለምን ፈለጉት ይላል። ወእንደውም ተውራቱ እነሱ ዘንዳ የሚያምኑበትና ተቀብለናል የሚሉት ተውራት ይያለላቸው የተውራትና የቁርአን ህግ ደግሞ ብዙ የማይለያይ ከመሆኑ ጋራ የነሱን ተተው ወደ አንተ የሚመጡበት ምንድነው ምክንያቱ ይመስላል ይላል። ፊያ ሁክሙላህ ተውራት ደግሞ በውስጧ ያአላህ ድንጋጌዎችና ውሳኔዎች ያሉባት ስትሆን በጃቸው እየተገኘች እንደገና እሱን ትተው ወደ አንተ መጥተው እንዴት ያስፈርዳሉ? ثم يتولون من بعد ذلك እንደገና ፍረድን ብለው ከመጡና የራስን ደግሞ እስላማዊ ውሳኔ ከተጣጣቸው በኋላ በመቀበል ፈንታ እንደገና ወደ ኋላ ሸሽገው ደግሞ ይመለሳሉ። ለመሆኑ ምንድነው የፈለጉት ይላል። وما اولئك بالمؤمنين እነዚህ ወጥሮውንም በአንተ ብቻ ሳይሆን ተቀብለናል በሚለው ተውራትና በነሙታን ጭምር አማኞች አልነበሩም ይላል አላህ Subhanahu Wa Ta'ala። አለበለዚያ በተውራትና በነቢዩላህ ሙሳ ቢያምኑማ ኑሮ ያንን ያመኑበትን ኪታብ ተግባራዊ ያደርጉ ነበር እንጂ እሱን ትተው የዛ ተቃራኒ ፍርድ ካንተ መጠየቅ አልነበረባቸውም። መጀመሪያውንም ለተንኮል ነው ከሁለቱ ያው ቀለል ያለና የተሻለ ነገር ቢገኝ የኛው ስለከበደን በዚህኛው ዳኝተናል ብለው አላህ ሊከራከሩ ነው። ተውራት አክብሮብናል ግን ተዛ በኋላ በላከው ኪታብ የተሻለ ስላገኘን በዚህኛው ፈረርን ብለው አላህ Subhanahu Wa Ta'ala ሊከራከሩ ያሰቡ ይመስላሉ። ይህ አድራጎት ደግሞ በቁርአንና በመሐመድ ብቻ ሳይሆን የካዱት በተውራትና በነሙሳም ጽምር የካዱ መሆናቸውንና ወጥሮውንም አማኞች እንዳልነበሩ ያሳያል። አማኞችማ ቢሆኑ ኑሮ በዛ የራሳቸውን ኪታብ ትተው እንደገና ያልተቀበሉትን ኪታብ እንዲዳኛቸው ለምን ይጠይቁና ነብዩን ፍረደን ይሉ ነበር ማለት ነው። እና እንግዲህ የሁዶች ካፊርነታቸው ነብዩ መሐመድንና ቁርአንን መካዳቸው ብቻ ሳይሆን የተውራትንም ድንጋጌዎች ባለማክበራቸው ምክንያት ነው የካዱት ከመሰረቱ ነው የሚለው አላህ ሱብሃነሁ ወተዓላ። እንደዙ ከመሆናቸው ጋር ግን አለል ኪታብ ይላቸዋል ማለት ነው። እና አንዘልነ ተውራት እኛ ደግሞ በወቅቱ ተውራትን በእርግጥ አውርደናል ይላል አላህ ሱብሃነሁ ወተዓላ። ፊሃ ሁደን ተውራት በምትወረድበት ጊዜ ደግሞ በውስጧ የተሟላ የሆነ መመሪያ አለባት። ወኑሩን ብርሃን የሆኑ ደግሞ ማብራሪያዎችም ከአዝላ ነው የመጣቸው ማለት ነው። ያህኩሙ ቢሃ ነቢዩን ለዲና አስለሙ በጊዜው ለአላህ እጅ የሰጡ የአላህ ታማኝና አገልጋዮች የሆኑ ነቢያቶች ህብረተሰብን እንዲዳኙና እንዲያስተዳድሩበት ታስቦ ቀና አመራርና ብርሃናማ የሆኑ ማብራሪያዎችን አካታ ነው ያወረርናት ይላል። እና ለማን ነው ፍርድና ውሳኔ የሚሰጡት እነዚያ ነቢያቶች? ሊለዲነ ሀዱ የይሁዳ ለሆኑት ወገኖች ለነቢዩላህ ያዕቁብ ዘሮች ማለት ነው። እና እንግዲህ ተውራት በእስራኤል ብቻ የተገደበ ኪታብ መሆኑንም ነገረ። ግን ለእስራኤል ሁለገብ የሆነ መመሪያ እንዲሰጥ ታስቦ ልክ እንደ ቁርአን ዲንንም ዱንያንም አጣምሮ እንዲመራቸው አድርጌ ነው ያወረድኩት እንጂ ጸሎትና እንዲሁ ስግደትም ብቻ አይደለም የሚያስተምረው ማለት ነው። ልዩነቱ እንግዲህ ከቁርአን ጋራ ቁርአን ዓለም አቀፋዊ ተልእኮ ሲኖረው ይሄ ግን ለይሁዶች ብቻ መሆኑ ነው የሚለየው እንጂ በድንጋጌው ተመሳሳይ ነው ማለት ነው። እና ሊለዚነ ሀዱ እነዚህ የአላህ ታማኝ የሆኑ ነቢያቶች በዚህ በተውራት ኪታብ የይሁዳንን ለሚሉት ወገኖች ለእስራኤሎቹ መተዳደሪያና መመሪያ አድርገው ማገልግሎት እንዲሰጡበት በማሰብ አውርደናል። ወረባንዩን ምሁራንና ወልአህባር ሊቃውንቶችም ጭምር እንደዚሁ ማለት ነው። መጀመሪያ እንግዲህ ነቢያቶች ናቸው ተውራትን ተግባራዊ የሚያደርጉት። ከዛ ቀጥለው ደግሞ ከነቢዩ የተቀበሉ ምሁራን ያው ከእሳቸው የተማሩት ለህብረተሰቡ እንዲያስተምሩ ኃላፊነት ተጥሎባቸዋል። አህባር የሚባሉት ደግሞ በጣም ታዋቂ ስመጥር የሆኑት አሊሞቻቸው፣ ፉካሃዎቻቸው እንደዚሁ ተውራትን ለህብረተሰቡ የማስተማርና የዕለት ተዕለት እንቅስቃሴውን በዛ እንዲመራ የማስተባበር ኃላፊነት በተጣለ ቢመስቱሒዙ ምን ኪታቢላ የአላህን ኪታብ ተውራትን ጠብቁና አስከብሩ ተብሎ በተጣለባቸው ኃላፊነት መሰረት እነዚህ ሶስት ኃይላቶች እንዲመሩ አድርጌ ነው ያወረድኩት ይላል። ወካኑ አለይ ሹሃዳ እና የተውራትን ኪታብ እነሱ የቅርብ ተጠሪና ባለቤት ጠባቂ አስከባሪ ባደረኩበት ምክንያት ሁላቸውም መመሪያ እንዲሰጡበት አስቤ አውርጃለሁ። ፈላተፍሸውና ስለዚህ እናንተ ዑለማው ተውራት የሆናችሁት ሰውን አትፍሩ፣ ይሉንታ እያዛችሁ የአላህን ህግ ተግባራዊ ለማድረግ ወክሸውኝ እኔን ጌታችሁን ብቻ ፍሩ ብያቸው ነበር እዛው ተውራት። ወላ ተሽተሩ ቢአያቲ ተመነን ቀሊላ ባወረድኳቸው አንቀጾች ደግሞ ትንሽ የሆነ ዋጋ አትለውጡ፣ ማለት ለዱንያ ጥቅም ለዘመድ ለወዳጅ መቀራረቢያና የውለታ ማገኛ ወይም ደግሞ ጉቦ መቀበያ እያደረጋችሁ አንቀጾችን አትሽጧቸው ብዬ አስጠንቅቻቸው ነበረ። ወመን ለም ያህኩም ቢማ አንዘለላህ ከእናንተ መካከል አላህ ባወረደውና በደነገገው ህግ ህዝቦችን ያልዳኘና ያላስተዳደረ ፈኡላኢከ ሁሙል ካፊሩን እንዲህ አይነቶቹ ዑለሞችም ነን አህባሮችም ነን ረባንዮችም ነን ቢሉም እንኳ የአላህን ህግ በትክክል ስራ ላይ እንዲውል ካላደረጉ በስተቀር እነዚህ ከሃዲዎች ማለት እነርሱ ናቸው በማለት ክህደታቸውን ያውጅባቸዋል ማለት ነው። እና እንግዲህ በዑለማ ደረጃ ያሉትን ረባኒ የሚባሉት በትክክል እንግዲህ ተርቢያ የሚሰጡ ሰዎችን ከትንሽ እውቀት ጀምረው እስከ ከፍተኛ ደረጃ ድረስ ደረጃ በደረጃ እያንከባከቡ የሚያስተምሩ ብልህ የሆኑ በጣም የስራ ልምድ ያላቸው ምሁሮች ናቸው ረባኒ የሚባሉት። አህባር ማለት ደግሞ በሙፍቲ ደረጃ ያሉት በጣም ከፍተኛ ማዕረግ ላይ ያሉት ናቸው። እነዚህ እንግዲህ በተጣለባቸው ኃላፊነት መሰረት ከነቢዮች የተቀበሉትን የአላህን አማና ሰውን ሳይፈሩ ለጥቅም ሳይደለሉና ሳይታለሉ በትክክል የአላህን ውሳኔና ፍርድ በሰራ ላይ እንዲያውሉ ተጥሎባቸዋል ኃላፊነት። ይህንን ሳያደርጉ የቀሩ ከሆነ ግን እነዚህ ካፊሮች ናቸው ይላል አላህ ስብሓነ ወተዓላ። እንግዲህ ተውራትን ያላስከበሩና በሱ ያልተመሩ ዑለሞች በጊዜው ካፊር ከተባሉ ቁርአን ደግሞ ከተውራት የበለጠና የላቀ እንደመሆኑ የቁርአን ባለቤት ነን እያሉ የዚህ አይነት ኃላፊነታቸውን ያልተወጡ ደግሞ ምን እንደሚሆኑ መገመቱ አያቅትም ማለት ነው። وكتبنا عليهم فيها أن النفس بالنفس والعين بالعين والأنف بالأنف والأذن بالأذن والسن بالسن والجروح قصاص فمن تصدق به فهو كفارة له ومن لم يحكم بما أنزل الله فأولئك هم الظالمون وكتبنا عليهم فيها إن بالنسبة بيهود وشلي بثورات كتاب وسنن النادن جنا الليلة من يمنيل أن النفس بالنفس نفس يالاقبار يجدلسو بزا بجدلو نفس سابيا السم من دقنا يجدلال يمنيل بنقاقي يجن باتال ثوراتنا ومنو عندي رسول النفس يالاقبار قلو كتقنية بزا سبب غيرو ان دقنا بسمسا سيملكو إصاك الدرق باتال لما لدنو ولا عينا بالعيني عين ان دقمو عوستو كوانا يا يوتو سوية عين بسمسا سيملكو عين ان دي وطعي الدرقات والأنف بالأنف አፍንጫን ቆርጦ ወይም ጋጦ ከሆነ ደግሞ አሁንም በተመሳሳይ መልኩ የሷን አፍንጫ ይቆረጣል ወልኡዱነ ቢልኡዱኒ የሰውን ጆሮ ደግሞ እንዱ ቆርጦ ተተገኘ የሱን ጆሮ ይቆረጣል ወሲነ ቢሲኒ እንደገና የንጹሃንን ጥርስ አውልቆም ከተገኘ በተመሳሳይ መልኩ የሱን ጥርስ ይወለቃል ወልጅሩ ሀቂሳስ ከዚህም ሌላ የተለያዩ የቁስል አይነቶችን አድርሶ ከሆነ በነዛ በቁስሎቹ መጠንና ልክ ተመሳሳይ ዋጋውን ይሰጣል የሚል ድንጋጌዎች ተዘግቦባታል ተውራት ነው የሚለው እና እንግዲህ የወንጀለኛ መቅጫ ማለት ይሄ ነው ተውራቱ ባሁን ጊዜ ግን ሃይማኖት ስለወንጀለኛ መቅጫ ወይም ደግሞ ስለፖለቲካዊ ነጥብ ጉዳይ ምንም አያገባውም ይላሉ ይሄን የመሰለው ነጥብ ሁሉ አውጥተው ጥለው ራሳቸው ሽባ አድርገውታልና ማለት ነው ግን አላህ አጋለጣቸው በተውራቱ ውስጥ እነዚህ ሁሉ በህብረተሰብ ውስጥ የሚፈጸሙ የወንጀል አይነቶችን ሁሉ በዝርዝር ምን አይነት መጥቀጫ እንደሚሰጣቸው ደንግጌ ነበር ተውራት ውስጥ ምን ነው የሚለው ግን እንግዲህ በድንጋጌ ደረጃ ይሁንና ፈመን ተሰደቀ ቢሂ ያ ቀደም ሲል ጥቃቱ ወይም በደሉ የደረሰበት ወገን የሆነ ሰው የወንጀሉ ከተፈጸመ በኋላ ራሱ ይቅርታ ያደረገና የምህረት የሰጠ እንደሆነ ፈወከፋረቱ ለሁ የይቅርታ መስጠቱ ለሱ ወንጀል ማስተረጃ ይሆንለታል ናፉታን አልከለክልም ማለት ነው ወመን ለም ይحكم بما انزل الله ግን በህግ ደረጃ አሁን አላህ በደነገገው መሰረት ያልፈረደና ያልዳኘ የሆነ ሰው ኡላይከሁም الظالمون እንዲህ አይነቶቹ ዳኞች እነሱ ግፈኞችና በደለኞች ማለት እነርሱ ብቻ ናቸው ይላል እንግዲህ ተውራት እያንዳንዱ ሰው ያላግባብ ወንጀል በሚፈጽምበት ጊዜ በፈጸመው ወንጀል አንጻር በሱ ላይ እንደገና አጠፋ የሚደረግበት መሆኑን ገለጸልን ማለት ነው የእንግዲህ በህግ ደረጃ የተበደለ ወገን እንዲያድርጎኛል እስካለ ድረስ ይሄ መብቱ ለማስከበር የዛ አይነት መቀጫ ይሰጥለታል ካለ በኋላ ያ የተበደለ ወገን ወይም የሱ ወኪል የሆነው ሰው ምህረት ከሰጠታ ምህረታትስ ህጉ ተደንግጓልና አንተ ማርክም አልማርክም ይፈጸማል አለው የሱን መብት ለማስከበር ነውና ይሄንን ያዘዝኩት ሰውየው እርሱ ወልቆ አይኑ ፈሶ አፍንጫው ተቆርጦ ምን ያረግልኛል አፉ ብየዋለሁኝ ካለ ወይም ገንዘብ ይስጠኝና በዛ ታረቃለሁኝ ካለ ይሄ የራሱ መብት ነውና ግድ ቁረጠው አልልም ነው የሚለው እና አፉታ ከተሰጠው ያ ወንጀለኛው በገንዘብም ይሆን ያው ገንዘቡን ሊከፍል ይችላል በነጣም ከለቀቀው በነጣ ሊሄድ ይችላል ግን ያ ተበዳው ይቅርታ ካላደረገ ድረስ ነው የህግ ተፈጻሚ የሚሆነው ነው የሚለው እና ያ አፉ የሚለው ተፈደቀ ማለት ፈመን አፋ እንደማለት ነው በደለኛውን ሰውዬ እኔ ተማስቀጣት ይልቁንስ ይቅርታ አርጌለታለሁኝ ካለ ይቅርታ እንደፈደቃ ነው ምጽዋት ተሰጠው እንጂ አለለዛ ያው በደኝነቱ ሊቀጣ ነበርና ማለት ነው እንዴ ሆነ እንደሆነ ያ ተበዳው ሰውዬ ለወንጀሉ ማስተረጃ ይሆንለታል ለወንድሙ ረድቶታልና ከቅጣት ስላዳ ነው በዛ ሰበብ ደግሞ አላህ እንኳን ለምን አፋል ክብሎ ሊቆጣው ቀርቶ እንደውም ለሱ ባደረክለት አስተያየት እኔ ወንጀል ክንምሪያለሁኝ ይለዋለሁኝ ነው የሚለው ወይም ደግሞ ከፋረቱን ማለት ቀደም ሲል የተደነገገው መቀጫ ሊፈጸምበት የነበረው በዚህ ሰው የይቅርታ ይሰረዝለታል ለማለትም ተተርጉሟል ማለት ነው። ወመን ለም ይحكم بما انزل الله ያ ተበዳው ወገን ወይም ወኪሉ ይቅርታ ካልሰጠ ግን ይፈጸምልኝ መብቴ ይከበር ብሎ እስከጠየቀ ድረስ ዳኞች ጣልቃ ገብተው ይሄን እንዲንጋጄ በትክክል ስራ ላይ ማዋል ሲገባቸው ታያደርጉ የቀሩ እንደው ግን ፈኡላኢከሁም ዛሊሙን እንዲህ አይነቶቹ አስተዳዳሪና ዳኛዎች በእኔ ዘንዳ ግፈኞችና በደለኞች ናቸው በማለት ሆነ እጅላቸዋለሁኝ ይላል። وكفينا على آثارهم بعيسى ابن مريم مصدقا لما بين يديه من التوراة وآتيناه الإنجيل فيه هدى ونور ومصدقا لما بين يديه من التوراة وهدى وموعظة للمتقين ولحكم أهل الإنجيل بما أنزل الله فيه ومن لم يحكم بما أنزل الله فأولئك هم الفاسقون ናንዲ ስለ ተውራት በሚመለከት በዚሁ አቋጫውና ቀጥሎ ደግሞ ስለ ኢንጂል ይመለከታል ማለት ነው። ወቀፈይና አላ አታሪሂም ቢኢሳ ኢብኑ መርየም ቀደም ሲል የተጠቀሱትን የበኒ እስራኤል ነብያቶች በተውራት እንግዲህ ለዘመናት እየተከታተሉ በዚህ መልኩ ህዝቦችን እንዲያስተዳድሩ ካዘዝኳቸውና ኃላፊነት ተጣልኩባቸው በኋላ እንደገና ደግሞ ወደ መጨረሻ አካባቢ እነሱን የሚተካ ነብዩላህ ኢሳ ኢብኑ መርየም የሚባል ፈጠርኩኝና ተካው አከተልኩት ይላል። እንግዲህ ተውራት ብዙ ነብያቶች ናቸው በመመሪያነት የተገለገሉበት። መጀመሪያ በሙሳና በሃሩን ላይ ይውረድ እንጂ ከነሱ ጀምሮ ነብዩላህ ኢሳ ድረስ በመቶ የሚቆጠሩ ነብያቶች ተጠቅመውበታል ተውራትን ይባላል። በጣም ታሪካዊ የሆነ ኪታብ ነው። ነብዩ ይላካል፣ መመሪያው ግን ያው ነው። ልክ ባሁኑ ጊዜ ዑለማ በወጣ ቁጥር ቁርአንን እንደ መመሪያ አድርጎ እስልምናን እንደሚመራበት ከነብዩላህ ሙሳ ወዲህ ኢሳ ድረስ ማንኛውንም ነብይ ቢልካ አላህ አዲስ ኪታብ ያወርድለትም ማለት ነው። ያው ተውራትን አስከብር እሱን እንደገና አዲስና አጠናክር እየተባለ ነው ሲመሩበት የቆዩት። ስለዚህ ያህኩሙ ያህ ነብዩን አለ። ብዙ ነብያቶች በሱ በተውራት የሚፈርዱና የሚያስተዳድሩ አድርጌ ያወርድኩኝ ያለው ለዚህ ነው። በዚህ መልክ እንግዲህ ነብዩላህ ኢሳ ድረስ እየቀጠለ መጣና ነብያቶችም ደግሞ ሲቆሙ ዑለሞቹ እየተተኩ አህባሮቹ እየወረሱ ይህንን ኃላፊነት እንግዲህ በመወጣትም በማጓደልም ሲወድቁ ሲነሱ ሲወርድ ሲዋረድ መጣና መጨረሻ አካባቢ ኢሳ ላይ ደግሞ ስንመጣ ኢሳ ሙሉ በሙሉ አልተረዙትም፣ ግን ማጠናከሪያና ማስተካከያ ተሰጣቸው ማለት ነው። እና የእስራኤል ነቢያትና ዑለሞች በመጨረሻ በመርየም ልጅ በኢሳ አስከተልኳቸውና ተካኋቸው ይላል። ኢሳ ሲመጡ ደግሞ በምን መልክ መጡ? ሙሰዲቀን ሊማ በይነ የደይ ሚነ ተውራት፣ ከበፊቱ የወረደውን ተውራት የተባለውን ኪታብ የሚያረጋግጥ አድርጌ ነው የላኩት። ተውራት ከዛሬ በኋላ አልቆለታል፣ እንግዲህ እሱ ጊዜው አልፏል ብሎ እንዲያወግዘውና እንዲያቆመው ሳይሆን ተውራት ከአላህ የመጣ ትክክለኛ መመሪያ ነው፣ ስለዚህ እኔም እሱን መነሻ አድርጌ ነው የመጣሁት በማለት ነው ራሱን ያስተዋወቀው እንጂ ኢሳም አልሻሩም ማለት ነው። ወአተይናሁል ኢንጂል፣ በተጨማሪ ግን ኢንጂል የተባለ ኪታብ ሰጠ ነው። ከሌሎቹ እንግዲህ ነቢዮች የሚለዩት እዚህ ላይ ነው። ሌሎቹ ተውራትን በሙሉ እንዲያስከብሩ ነው የተላኩት እንጂ የራሳቸው መጨመሪያም ሆነ ማብራሪያ አልተሰጣቸውም። ኢሳ ግን ተውራት እንደተጠበቀ ሆኖ ተውራት አንዳንድ ከባድ ድንጋጌዎች ያሳረፈባቸውን ነገሮች ማሻሻያ ወይም እሱ ያለፋቸውን ማሟያ የሆኑ ነጥቦችን ያካተተ ኢንጂል ተሰጣቸው ለነቢዩላህ ኢሳ ማለት ነው። ይህ በዚህ በኢንጂል ውስጥ ደግሞ ሁደን ልክ እንደ ተውራት ለሰው ልጆች መመሪያዎች አሉበት ይላል። ልክ ተውራትንም ቅድም ሁደን ወኑሩን ብሎ ነበር፣ ኢንጂልን በዛው መልክ ሁደን ማለት እንግዲህ የሰው ልጅ ህይወትን በየአቅጣጫው የሚመሩ ህግ አዘል የሆኑ ነጥቦች አካትቼ ነው ያወረድኩት ይላል። ወኑሩን እንደገና ደግሞ ማብራሪያ እንደ ብርሃን እንደ ጨራ እንግዲህ የሚያንጸባርቁ የሆኑ ለችግሩ ሁሉ መፍትሄ የሚሰጡ አንቀጾችና ነጥቦችን ሞልቼበታለሁ ኢንጂልንም። ወሙሰድቀን ሊማ በይነ የደይ ሚነ ተውራት፣ እነዚህ እንግዲህ በኢንጂል ውስጥ እንደ መመሪያና እንደ ማብራሪያ የተደነገጉት ነጥቦች ደግሞ ከተውራት ጋር ብዙ የሚጻረሩ አይደሉም። ያንኑ ተውራትን የሚያጸድቁና የሚያረጋግጡ ናቸው፣ ወይ የሚያብራሩ ወይም ደግሞ የሚያሻሽሉ ናቸው እንጂ በመሰረቱ ተውራትን አይክዱም ማለት ነው። ወሁደን እና የዕለት ተዕለት መመሪያ ናቸው። ወመውዒዘተን ቢስታጢም ናቸው፣ ለሚመከርባቸው ሰዎች ጥሩ ጠቃሚ ምክሮችን ያዝለው ነው የመጡት ማለት ነው። እና ለነማን ነው መመሪያነትና ግሳጤነታቸው የሚጠቅመው ብትሉ ሊልሙተቂን፣ አላህን ለሚፈሩና ፍቃዱን ለሚያከብሩ ወገኖች ሁሉ በማለት ኢንጂልም ደግሞ በወቅቱ ሁለገብ የሆነ መመሪያ ይዞ እንደመጣ አረጋገጠ አላህ ማለት ነው። በአሁኑ ጊዜ ግን ኢንጂልም ኦሪትም ሆነ ወንጌል የሰው ልጆችን ህይወት በየአቅጣጫው ይመራል ቢባል በምንም አይነት ሊሆን አይችልም። ምክንያቱም እንዲህ አይነቶቹ ወሳኝ የሆኑ ነጥቦች እየተሰረዙ እየወጡ ጠፍተዋል ማለት ነው። በዛ ፈንታ እንደውም ሃይማኖት በዚህ በዳኝነት ጉዳይ በወንጀለኛ መቅጫ ምንም ሊያገባውም የሚባል ነገር ስለተዘገበባቸው እነዚህ ሁሉ ወጥተው ሽባ ተደርጎ ነው እንጂ ኢንጂልም ሆነ ተውራት በየጊዜያቸው ለሰው ልጆች ዲናቸውንም ዱንያቸውንም የሚመሩ ነጥቦችን አካተው ነበር ያወረድኳቸው ይላል። በመሆኑ ወሊሕኩም አህሉ ልእንጂል በወቅቱ የእንጅል ባለቤቶች የሆኑት ክርስቲያኖቹ ይፍረዱ ይዳኙ ብያዝያቸዋለሁ። ቢማ አንዘለላሁ ፊህ በእንጅል ውስጥ ባወረዳቸው ነጥቦች መሰረት ና እንጅል ውስጥ እንግዲህ ለሁሉም ነገር መመሪያ አድርጌያለሁኝና ተውራትን መሰረት በማድረግ እንጅልን እንደ ማብራሪያ በመጠቀም የእንጅል ተከታዮች ነን የሚሉ ሁሉ እንጅልን እስከተከተሉ ድረስ በሱ ህዝቦችን ይዳኙና ይምሩ ብያዝያቸው ነበር። ወመን ለም ያህኩም ቢማ አንዘለላህ በእንጅል ውስጥ አላህ ስብሓነሁ ወተዓላ የደነገጋቸውንና ያወረዳቸውን መመሪያዎች መሰረት በማድረግ ህዝቦችን የማይዳኙና የማያስተዳድሩ የሆኑ ዳኞች ፈኡላኢከ ሁሙል ፋሲቁን እነዚህ ከእምነቱ የራቁና ከኔ ፍቃድ ያፈነገጡ ወንጀለኞች ናቸው በማለት አስጠንቅቂያቸው ነበረ። ታዲያ ይህን ሁሉ ማስጠንቀቂያ በመካር ነው እንዲሁ ሃይማኖትን ከሰው ልጆች ህይወት ጋር በጸሎትና በስግደት ካልሆነ በስተቀር ግንኙነት የለውም እያሉ ስሙን የሚያጠፉትና የሚያጎርፉት እንጂ በሁሉም ሃይማኖቶች የሰው ልጆችን እንዲመሩና እንዲያስተዳድሩባቸው አዝዤና አደንግጄ ነበረ ይላል ማለት ነው። እና ከነዚህ ካለፉት አንቀጾች የምንገነዘበው ቁም ነገር ቢኖር እንግዲህ አላህ በማያሻማና ግልጽ በሆነ አነጋገር ሁለቱን ታዋቂ ሃይማኖቶች በመለያየት ኪታቦቻቸው ምን አይነት ገጽታና አቋም ይዘው እንደመጡ ነው የነገረንና ያስቀመጠው ማለት ነው። መጀመሪያ የሁዶቹ ያው በነቢዩላህ ሙሳና ሃሩን አማካይነት የተላከውና የወረደላቸው ተውራት በመባል የሚታወቀው ኪታባቸው ምን አይነት ተልእኮ ይዞ እንደመጣ አስቀመጠው። በሱ ውስጥ በተውራት ውስጥ አላህ ስብሓነሁ ወተዓላ የሰው ልጆችን ህይወታቸውን በየአቅጣጫውና በየዘርፉ የሚመራና የሚያስተዳድር ወንጀለኛ መቅጫም ሳይቀር የዕለት ተዕለት ፖለቲካዊ እንቅስቃሴም ሳይቀር ኢኮኖሚያዊም ማህበራዊ ጉዳዮችንም ጨምሮና አካቶ እንዳወረደና እና እነዚህ የወረደላቸው ህዝቦች በዛ ኪታብ እንዲመሩና እንዲተዳደሩ ነቢዮቻቸውም ከነቢዩላህ ሙሳ ጀምሮ እስከ ኢሳ ድረስ በብዙ መቶ የሚቆጠሩት ነቢያቶች በዚህ መልክ ህዝቦችን እንዲመሩና እንዲያስተዳድሩ በዚህ ህግ ጣልቃ ገብቶ ማንንም እንዳያዘባርቅና እንዳይሰርዝ እንዳይደልስ ቢመስጥ ይዙ ምን ኪታብላ ያአላህን ውሳኔና ድንጋጌ ጠብቁና አስከብሩ ብሎ አደራ እንደጣለባቸውና የተለያዩ ኃይሎች ደግሞ ይሄን ተልኳቸውን ለማደናቀፍ ቢሞክሩ ያስፈራሯቸው ወይም ያታለሏቸው ቢሞክሩ ማንንም እንዳይፈሩ ፈላጥፈሽውና ተወክሽውኝ ሰዎችን አትፍሩ እኔን ብቻ ፍሩ ብሎ ለነብዮችም ሆነ ለዑለሞቹ ከፍተኛ ኃላፊነት እንደጫነባቸው ወላ ተሽሩ ቢአያት ተመነን ቀሊለን እንደገና ደግሞ በጉቦ በመታያ በሃዲያ እንዳያታሉና እንዳይደልሏቸው በኒ አንቀጾች ትንሽ ሆነ የዱንያ ጥቅም እንዲያስለውጡበት ዱንያን በሙሉ ቢያገኙም እንኳን ያው በአከራ አንጻር ትንሽ ነውና ለዚህ ለምድራዊ ጥቅም ብላችሁ የኔን አንቀጾች እንዳሸጡና እንዳለውጡ በማለት አደራውን እንዴት እንዲያጠናከረ በዚህ መልክ እንግዲህ በተውራት ያላስተዳደረና ያልዳኘ በሙሉ ካፊር እንደሚሆን በግልጽ ደንግጓል ማለት ነው። እና ለምሳሌም እንግዲህ ሁሉን ነገር እንግዲህ ይዳኛል ተውራት ሲባል ከወንጀለኛ መቅጣዎች ለመሆኑ ምን ምን ይጠቀሳል ቢባል የነፍሰ ግድያንና የተለያዩ አካል ክፍሎችን በመጥቀስ በውስጡ በተውራት ውስጥ ነፍስን የገደለ ሰው በተመሳሳይ እሱም ይገደላል፣ አይኑን ያፈረጠ የሱ ይፈረጣል፣ አፍንጫና ጆሮን የጋጠጠ የሱም ይጋጠጣል፣ ጥርስ ያወለቀ የሱም ይወለቃል፣ የተለያዩ ቁስሎችንም ያደረሰ በተመሳሳይ መልኩ ይቆሰላል የሚለውን እንደ ምሳሌ ጠቀሰና እነዚህንና እነዚህን የመሳሰሉ ሁሉ ህጎች በተውራት ውስጥ አካትቼ ነው ያወረድኩት። ከዛ በኋላ በእንጅልም ተመሳሳይ ሁኔታ እንደደነገገ ነው የገለጸው።